قالت رب أنى يكون لي ولد ولم يمسسني بشر قال كذلك الله يخلق ما يشاء إذا قضى أمرا فإنما يقول له كن فيكون ويعلمه الكتاب والحكمة والتوراة والإنجيل ورسولا إلى بني إسرائيل أني قد جئتكم بآية من ربكم أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين ومصدقا لما بين يدي من التوراة ولأحل لكم بعض الذي حرم عليكم وجئتكم بآية من ربكم فاتقوا الله وأطيعون إن الله ربي وربكم فاعبدوه هذا صراط مستقيم. قالت ربي عنا يكون لي ولد ولن يمسسني بشر يجزي مريم جتاي هوي عليك ለመሆኑ ለኔ ምን አይነት ልጅ ነው ሊኖረኝ የሚችለው ሰው ያልነካኝ ሆኜ እያለሁኝ ወለምምተስኒ በሸሩ ወለምአኩ በርያ ተላልይ በሌላው ቦታ በህጋዊ ጋብቻ ባለቤት የሌለኝ ወይም ደግሞ ከሜዳ እንዳላመጣው የብልግና ልምድ የሌለኝ ሆኜ እያለሁኝ ድንግሏ እንዴት ልጅ ተወልጃለች ተብሎ ይነገረኛል እንዴት ነው ይህ ነገር የሚጥያቄ አነሳች ትግራ አጋባትና ነው የሚለው قال كذلك الله يخلق ما يشاء ለካውን በተነገረሽ መልክ አላህ Subhanahu Wa Ta'ala የፈለገውን ነገር ይፈጥራልና በጥበቡና በኃይሉ ዝም ብሎ እንደሚያስወልድሽ ነው ተብሎ ተነገራት ይላል اذا قضى امرا الله عند النجر ለማድረግ በሚወስንበት ጊዜ فانما يقول له كن ያን የታሰበውን ነገር ሁን ወይም ተፈጸም ነው የሚለው ፈይኩን ወዳውንም ባለው መልክ ይፈጸምለታልና አላህ እንዲያደርጋለው ይንካለ ለምን እንዴት እኮ አይጣልም የሚል መልስ ደረሳት ይላል እና እንግዲህ አላህ Subhanahu Wa Ta'ala ቁድራውን ወይም ችሎታውን ለማሳየት አስቦ ነው መጀመሪያውንም ይሄን ነገር ሊያደርገው የፈለገው እና እንደተለመደው እሷም እንዳለችው አንድ ሰው አንዲት ልጅ ልጃገረዷ ገና ከማንም ጋር ግንኙነት ሳታደርግ ልጅ ጸንሳ ተወልዳለች ማለት እንቆቅልሽ ነበር። ግን እሷ ይሄንን ጥያቄ ብታነሳ መልሱ አሁን እንደተለመደው ሱነቱላህ ተፈጥሯዊ ልምዱ ይሄን ነገር ባይፈቅድም እኔ ካልኩኝ ደግሞ አንድ ነገር በሰበብም ሆነ ያለ ሰበብ ማድረግ ስለምችል አባት እንደ ሰበብ ነበር የሚያገለግለው አሁን ግን እሱን ትቼ በቀጥታ አንቺ በቃሌ ብቻ እንድታረግሽና እንድትወልጂ አደርግሻለሁኝ ብሎ አረጋገጠ ማለት ነው ውሳኔው። እና ዱም ጋራ በማያያዝ ማንኛውንም ነገር ሊሰራ ኢንሻአላህ ይፈልግ በሰበብ ሳይፈልግም በቀጥታ ያለ ሰበብ ሁን ይለዋል ወዳውኑ ይፈጸማልና አሁንም ያንቺን ጉዳይ በዚሁ መልክ ነው መንፈጽመው አላተማ ነው ወይዓልሙሁ አልኪታብ እና ይህ ልጅ ደግሞ በሚወለድበት ጊዜ አላህ ኪታብን ስነ ጽሁፍን ያስተምረዋል በጣም የእጅ ጽሁፋቸው ልዩ ነበር ይባላል ዒሳ ከሙዕጂዛቸው አንዱ ነበረ ማንኛውም ማስተሚያ ቤት ከጻፈው ባልተለየ መልኩ ነበር በእጃቸው የሚጽፉት ይባላል እና የጽሁፍ ሙያ በጣም የታወቁ ነበሩ ይህንን እንግዲህ ማንም ማስተማሪ እጃቸውን ይዞ አላለማመዳቸውም አላህ ነው በቀጥታ ይህንን እንዲለምዱ ያደረገው ማለት ነው ወልሕክማ እንደገና ደግሞ ጥበብን እውቀትን አላህ Subhanahu Wa Ta'ala ያስተምራዋል የዲንም የዱንያ እውቀቶችን አላህ Subhanahu Wa Ta'ala በተፈጥሯቸው በቀላሉ እንዲቀስሙና እንዲያውቁ አስችሏቸዋል ማለት ነው። ወተውራት እንደገና በነብዩላህ ሙሳ ጊዜ የወረደውን ተውራት የተባለ ኪታብንም በሚገባ ማንኛውም ዓሊም ከሚያቀው በበለጠና በተሻለ ያስተምራዋል አለ። ወልኢንጂል እንደገና በተጨማሪ ደግሞ ኢንጂል የተባለ ኪታብም ያወርድለታልና እሱንም ለዚሁ ለተውራት ማብራሪያና መጨመሪያ አድርጎ ይሰጠዋል በማለት ወደፊት እንግዲህ የሚያጋጥማቸውን መልካም እድል በማስከታተል ብስራቱን አሁንም ደራረበው ማለት ነው። ወረሱላን ኢላ በኒ እስራኤል ከዚያ በኋላ እነዚህን ሁሉ እንግዲህ ቆይ ካሳጠቀው በኋላ ወደ እስራኤል ዘሮች መልእክተኛ አድርጎ ይልከዋል። አንድ ሰው ነብይ ለመሆን የሚያፈልገው ነገር ካሟላ በኋላ ያ ወደ መድረኩ ሁሉ አገልግሎት መስጠት ስላለበት ወደ ወገኖቹ ወደ እስራኤሎች መልእክተኛ አድርጌ ልከዋለሁኝ አለ። እና አንኒ ቀጅቱኩም ቢአየቲ ሚን ረቢኩም እስራኤሎች ጋር በሚሄድበት ጊዜ ራሱንና ተልእኮውን ሲያስተዋውቅ እኔ ከጌታችሁ መልእክተኛ ሁኜ መጥቻላችኋለሁኝ ከጌታ የተመረጥኩና የተላኩ ለመሆኔም ተጨባጭ ሆኑ ማስረጃዎች አሉኝ እንደሚላቸው ነው አለ። ገና ሳይወለዱ እዛ ሄደው ለእስራኤሎቹ ምን እንደሚሉ በትንቢት ይናገራል ማለት ነው የመጀመሪያ ቃላቸው። እና እናንተ የአላህ መልእክተኛ አይደለህም ብላችሁ የምትጠራጠሩ ከሆነ መልእክተኛ ለመሆን አንድ ሰው በራሱ ጥረትና እውቀት ጉልበት ሊያደርገው የማይችል ከአላህ የተሰጠኝ ልዩ የሆኑ መረጃዎችና ማረጋገጫዎች ይዤ ነው የመጣሁት እንደሚላቸው ነው። ከነዛ ማስረጃዎችም አንኒ አኽሉቁ ለኩም ሚነ ጢን ከሀያአቲ ጠይር ከጭቃ በወፍ ወይም በበራሪ መልክ ቅርጽ አደርግና ጭቃውን እንደዛ አድበልብሌ እጅ ጭንቅላት ምናምን ከሰራሁለት በኋላ ፈአንፉኹ ፊህ በዛ በጭቃው ቅርጽ ላይ በትንፋሸ እፍልበትና ፈየኩኑ ጠይረን ቢኢዝኒላህ ወዳውኑ በጌታዬ በአላህ ፍቃድ በራሪ ወፍ ሁኖ ህይወት አውጥቶ እየከነፈ ይሄዳል። ይህን እንግዲህ ካሁን ቀደም ማንም ሰው ሊያደርገው አልቻለምና የአላህ ነቢይ በመሆኔ ነው ይህንን እንዲያረግ ያስቻለኝ ይላቸዋል። ወኡብሪኡ ለአክመሃ እንደገና ደግሞ አክመ የሆኑትን ልጆች አድናቸዋለሁኝ ማለትም አይናቸው ሳይገለጥ እውር ሁነው ይሄ ጉሬው እንደው ዝም ብሎ እንደተዘጋ ቀዳዳውም ሳይኖር ይፈጠሩ ነበር ይባላል በዛው። እነዛን ልጆች በመላጭ ይቀዱና ውስጡን እንደገና ጉድጓዱን ተከፈቱት በኋላ ጭቃ እንደዚህ ቆንጠራገው ደበልበል አርገው መጥነው ሲጨምሩለት ያሳቸው የጨመሩት ጭቃ የአይን ፍሬ ሆኖ ወዳውኑ እንዲያበራና እንዲያው ያደርግ ነበር ማለት ነው። የዚህ አይነት ችሎታ እንዳለው ሆኖ ይመጣላቸዋል። ወልአብረቶ እንደገና ደግሞ የለምጥ በሽታ ሰውን ያው ቆዳውን እየላላጠ የሚያስቸግር የሆነውን በሽታ ከዛ በፊት ምንም አይነት መድኃኒትም ሆነ ማስታገሻ አልተገኘለትም ነበረ። እስካሁንም ድረስ ወሳኝ መድኃኒት አልተገኘለትም። እሱን በሽታ በቀላል በእጄ በመዳሰስና በአይኔ በማየት ብቻ እንዲድንልኝ አደርጋለሁኝ ይህ ሁሉ በጌታዬ ፍቃድ ነው እንደሚላቸው ነው። ወኡሕይል መውታ ቢኢዝኒላህ ከዛም አልፎ የሞቱትን ሰዎች በአላህ በጌታዬ ፍቃድ ዱዓ አድርጌ እንዲነሱና እንድመለሱ አደርጋቸዋለሁኝ በሚል መልክ ይመጣላል። ወኡነብኡኩም ቢማ ተእኩሉነ ወማ ተደኽሩነ ፊ ቡዩቲኩም እንደገና በቤቶቻችሁ የምትመገቧቸውን ምግቦችና ወይም ለወደፊት ደግሞ አከማችታችሁ በምስጢር የምታስቀምጧቸውን ምግቦች እያንዳንዳችሁ ምን እንደበላችሁ ምን እንዳኖራችሁ ልነግራችሁ እችላለሁ በአላህ ፍቃድ። እነ ፊ ዛሊከ ለአየተ ለኩም እና እነዚህን የመሳሰሉ ማስረጃዎች ይዤ መምጣቴ እኔ ከጌታዬ ከአላህ የተመረጥኩና የተላኩ ለመሆኔ ማረጋገጫ ማስረጃ ይሆንላችኋል። እንኩንቱም ሙእሚኒን በእኔ ነቢይነትና በጌታዬ መላእክት የምታምኑ ከሆናችሁ ባይሆኑ እንደሚመጣ ነው ተብሎ ትንቢው ተነገረ ማለት ነው። እንግዲህ የሁዶች ይህ ሁሉ ትንቢያ አስቀድሞ ተነግሯቸው እንደገና በተባለው መሰረት ሲመጣና ሲከሰት ለማመን ቀርቶ ለመስማት ፈቃደኛ አልነበሩም የድርቅናቸው ብዛት ማለት ነው። ወሙሰድቀን ሊማ በይነ የደየ ሚነት ተውራ አለ እንደገና ደግሞ ከኔ በፊት ቀደም ብሎ በነነብዩ ሙሳ የመጣውን የተውራት መጽሐፍ የማረጋግጥ ሁኜ ነው የመጣሁት እሱ ከአላህ የመጣ አይደለም ብዬ ብክር ኑሮ የእኛን ኪታብ ብዬ ካደስና እንቀበለውም ለማለት በተመቸ ነበር። ግን ተውራትም ልክ በነቢዩላህ ሙሳና በሃሩን በኩል እንደተወረደ እውነትም የአላህ ኪታብ ነው ትክክለኛ ነው ብዬ አጠልቅና መሰክርለታለሁ። ወሊኡሕለ ለኩም ባዕድ አለዚ ሑሪመ አለይኩም በዛ በተውራት መጽሐፍ ውስጥ በእናንተ ላይ የተከለከሉባችሁን አንዳንድ ነገሮች ደግሞ በማሻሻያው በኢንጂል እፈቅድላችኋለሁኝ። ሙሉ በሙሉ ተውራትን አልሽረውም ግን ከሱ ውስጥ አንዳንድ ለህብረተሰቡ አስፈላጊና ጠቃሚ የሆኑ ነገሮች የተከለከሉ የነበሩትን አሁን እንደገና በዚህ በአዲሱ ኪታብ እነዚህ ተፈቅደውላችኋል ብዬ የተወሰኑ ነጥቦችን አስተካክልና ለውጥ ይሆናል ይላል። ወጅእቱኩም ቢአየቲ ሚን ረቢኩም እና አሁን የጠቀስኳቸውንና ከእነዚህ ጋር ተዘማጅ የሆኑትን ነገሮች እንግዲህ በዚህ መልክ ታቀርብላችሁ እኔ ከጌታችሁ የተመረጥኩና የተላኩ ለመሆኔ ተጨባጭ ማስረጃ አመጣሁላችሁ ማለት ነው። ፈተቁላህ ስለዚህ እኔን የላከኝና እናንተንም ለዚህ ያበቃችሁ እንጌታ አላህን ፍሩ واتعون اني ملكتنياون مدقمو تاززينا تبابروني يميلاكشوهنو اندمي متعانو تبلو تنجرات لناشتو بكدميا مالتو ان الله ربي وربكم فما شرشام وانناو تلقونا تنسى حسابو الله የኔ ኻሊቅ የና ጌታዬ ነው የናንተም ኻሊቃችሁና ጌታችሁ ነው የሚል አቋም ነው ይዞም ይመጣው ፋዕቡዱ ስለዚህ እኔ ጋር ሆናችሁ የሁላችንም ኻሊቅና ራዚቅ የሆነውን አላህ በብቸኝነት ተገዙትና አምልኩት ባይ ሆኖ ይመጣል ሃዳ ሲራጡ ሙስጠቂም ፈወጭን ከጀሃነም አድኖ ለጀነት ጸጋ የሚያበቃው ትክክለኛውና አስተማማኙ ጎዳና ይህ ብቻ ነውና ይላቸዋል ብሎ ነገረ። እንግዲህ ነብዩላህ ኢሳን ሲያፈልጋቸው ራስ ጌታ ነው እንዳም ሲል የጌታ ልጅ ነው በሌላም ጊዜ የጌቶች አባል ነው የሚባለው ሁሉ ነገር ከዚህ ከራሱ አቋም ጋራ ጭራሽ የማይዛመድና ባሻጋሪ እንኳን ሊታይ የማይችል ነው። እሱ ራሱ እንግዲህ ስለራሱ ይሄንን ነው የተናገረው። ገና ከመምጣቱ በፊትም አላህ Subhanahu Wa Ta'ala በዚህ መልክ ይሄንን የሚል ሆኖ ይመጣል ብሎ ነው በትንቢት ለእናቲቱ ያስተላለፈው። ይህን ሁሉ ትተው እንደገና የራሳቸውን እንቆቅልሽ ይደረድራሉ እንጂ ማለት ነው። እንግዲህ ነብዩላህ ኢሳን በማስመልከት ገና ከወዲያ ከስር ከነ ነብዩላህ አደም ጀምሮ የነብያት አመጣጥ ምን እንደነበረ ገልጾ በመጨረሻም አካባቢ ደግሞ ወደሳቸው በተሰቦች ሲደርስ የሳቸው እናት ራሷ ለየት ባለ መልክ እንደተፈጠረች በጣም ካረጁና ካፈጁ አሮጊትና አሽማግሌ አብራክ የወጣች እንደሆነች መርየም በዱዓ አላህ Subhanahu Wa Ta'ala እንግዲህ ባሃሉን ወይም የተፈጠረ ህጉን ቀደም ብሎ ነው በእነሱ በተሰብየ ጣሰ የመጣው ማለት ነው። ሰዎች 900 አመት ተገቡ በኋላ ጠንተው ይወልዳሉ የማይባለውን እናቲቱ መርየም ራሷ ጊዜው ካለፈ በኋላ በእናቷ ዱዓ የተወለደች ናት። እንደገና ደግሞ ያክስቱ ልጅ ያህያም እንደዛው እናት አባቶቹ በጣም ታረጅታ ፈጅ በኋላ በዱዓ ሰበብ አላህ Subhanahu Wa Ta'ala የተለመደውን ህግ ትቶ ለየት ባለ መልኩ እንዲወለዱ አድርጓል። እናቲቱ መርየም አሁንም ተወለደች በኋላ ማንኛውም ሰው ህፃን ልጅ ታልመገበው በስተቀር ከየት ምግብ ሊያገኝ የማይችል የነበረውን ህግ በመጣስ ከጌታው በኩል በቀጥታ ሀዲያ ይላክላት እንደነበረ ተገልጿል። ታዲያ እነዚህ ሁሉ ተአምሮች እንግዲህ ቀደም ሲል በቤተሰቦቹም እየተከሰቱ የመጡ ነው። ኋላ ወደሱ በሚደርስበት ጊዜ መርየም ያለ ወንድ ግንኙነት በቀጥታ እሱን እንድትጸንስና እንድትወልድ ተደረገ። ከተወለደም በኋላ በህፃንነት እድሜው ላይ እያለ እንዲናገር አስቻል ነው። ከዛም በኋላ ደግሞ አድጎ ወደ ነብይነት ሲመጣ ማንኛውም ነብይ ሙዕጂዛ እንደሚሰጠው ለየት ለየት ያሉ ተአምሮችን ሰጠነው። ሙታን እስከማንሳት ድረስ የሚያስችል ነገር አደረ። ይሄ ሁሉ ታዲያ በአላህ ፍቃድ ነው እያለ ነው ሁኔታውን እሱ ራሱ በገዛ ኃይሉና ጥበቡ እንዲያላደረገው እየገለጸና እያስተማረ ነው የመጣው። ይህ ከሆነ ድረስ ታዲያ ጌታ ነው የጌታ ልጅ ነው የሚለው እንዴት ተቀባይነት ሊኖረው ይችላል? እስቲ አስቡ አስተውሉ ለማለት ፈልጎ ነው። ታሪኩን በሚገባ እንግዲህ ይህች ሱራ ከነስያሜዋ አሊ ዒምራን በእነሱ በተሰብ ስም ስለተጠራች ስለ ኢሳ የሚነሱትን ጥያቄዎች ሁሉ እልባት ለመስጠት ቆርጣ ተነስታለች ማለት ነው። በመጨረሻም አካባቢ ኢንላላህ ረቢ ወረብኩም ብሎ እሱ ባንደበቱ ማንነቱን ተናግሯል። አንድ ሰው ስለራሱ ማንነት ከራሱ የበለጠ ማንንም ሰው ሊያቃይ ይችላል። እንግዲህ ነብዩላህ ኢሳ ሰው እንደሚለው የጌትነት ባህሪ ካለው ወይም የጌታ ልጅና በተሰብ ከሆነ ማንንም ሰው በአባቱ ይኮራል። ማንኛውም ሙዳቂ አባት እንኳን ያለው ሰው አባት የሌለው ሰው ያፍራል፣ አባት ያለው ደግሞ ይኮራል። ታዲያ ኢሳ ወነት እንደሚባለው ጌታ አባቱ ከሆነ ከሱ የበለጠ የሚያኮራ አባት የለውምና ኢንላላህ ረቢ በማለት ፈንታ ኢንላላህ አቢ ማለት ነበረበት። ይሄን ሳይል የቀረው ልጅነት አለመኖሩን ለማረጋገጥ ፈልጎ ነው ማለት ነው። ወረብኩም ለእናንተ ኻሊቃችሁና ጌታችሁ እንደሆነ ለኔም እንደዛው ኻሊቄና ራዚቄ ነው ብሎ ሌሎቹ ሰዎች ጋር ነው ራሱን ያስተለፈው እንጂ ለራሱ እኔው ራሴ ጌታችሁ ነኝ ወይም የጌታ ልጅ ነኝ ብሎ ሊያስተዋውቅ አልቻለም። ራሱ ግልጽ አድርጎ የኔና የናንተ ጌታ አላህን አብረን እንገዛው ማለቱ ከዚህ የበለጠ እንግዲህ ስለ ኢሳ ማንነት ሊነግርና ሊያስተምር የሚችል ሰው ከቶውንም ሊመጣ አይችልምና ይሄን ይመስላል ነው የሚለው። በዚህ መልክ እንግዲህ ከተነገሩና ከተገለጸላቸው በኋላ በወቅቱ የነበሩት እንኳን ተቃዋሚዎች ምንም አራሩ እነቱን ለመቀበልም አትንሽም አለዘቡም በጣም ከረውና ጠንክረው ሲቃወሙት ግዚያ ቀጥሎ ምን ይላል فلما حسق عيسانهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله وشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين ومكروا ومكر الله والله خير الماكرين إذ قال الله يا عيسى إني متوفك ورافعك إلي ومطهرك من الذين كفروا وجعل الذين اتبعوك فوق الذين كفروا إلى يوم القيامة ثم إلي مرجعكم فأحكم بينكم فيما كنتم فيه تختلفون فأما الذين كفروا فأعذبهم عذابا شديدا في الدنيا والآخرة وما لهم من ناصرين وأما الذين آمنوا وعملوا الصالحات فيوفيهم أجورهم والله لا يحب الظالمين فلما أحس عيسى منهم الكفر በግዚያው የነፈሩት የአይሁዳ ተቃዋሚዎች ስለሱ ምንነትና ማንነት በሚገባ አብራርቶ ቢነግርና ቢያስረዳቸው እነሱ ግን በክህደታቸውና በተቃውሟቸው ላይ ግግም ያሉና በጣም የጠነከሩ መሆናቸውን በሚረዳና በሚሰማው ጊዜ قال من انصاري الى الله ለመሆኑ ሁላችሁም እንግዲህ በክህደት ላይ ተስማምታችሁ ልትቃወሙኝ ነው ማለት ነው ለመሆኑ ከናንተ መካከለ ከእኔ ጋራ ያ አላህን አደራ ለመወጣትና ዲኑን ለመቀበል ተባባሪ የሚሆንልኝ ማን ነው በማለት የመጨረሻ ጥያቄ አቀረበላቸው ይላል። እና ማን አንሳሪ ኢላላህ ስለዳዕወት ኢላ ዲንላህ እንደማለት ነው። ወደ አላህ ዲን ሰዎችን ለመጥራትና ለማስተባበር እኔ ጋራ የሚያፍር የለም ሁላችሁም በቃ በቁፍር ተስማማችሁ ማለት ነው አሏቸው። ወይም من انصاري الى الله مالك يني رجاجي يلاكي جيتا الله نو جن كنان تمكاكل دقمو يسوم تباباري اسفل لغالنا كا الله جارا ابراجو لتلقو يمساكات ديگات يمستطين كنان توس مالن ياجو ناجو كلا جم تسمام تاجو بكا تكبرن يم ويس متتبابر يتنور اللاجو يمين اياكي اكر روائنا يهي كذي الله سبحانه وتعالى ሰው የተወሰኑ ግለሰቦችን ከነሱ መካከል ልባቸው እንዲራራ አደረገ። واذا اوحيت الى الحواريين ان امنوا بي وبرسولي በሚለው አያት እንደሚገልጸው ሐዋርያት የሚባሉ አንድ 12 ግለሰቦች ነበሩ ከጀማዓው ውስጥ። እነዛን እንግዲህ አላህ ይሄን ግግራቸው ልባቸው እንዲገባ አደረገና ወዳውኑ ለሳቸው ደጋፊ መሆናቸውን እንዲገልጹ ሊያደርግ ነው ማለት ነው። قال الحواريون كبذو حزب مكاكل ሐዋርያት በማለት የሚታወቁት ሐዋሪ የተባሉበት የፋብሪካ ስራ የሚሰሩ ነበሩ ይባላል። ጨርቅን ቀለም እየነከሩ የሚያነጡ ነገር ነበሩ። ወይም ራሳቸው ቀያዮች እና መልካቸው ከሌሎቹ በጣም ለየት ባለ መልኩ ፈካ በማለት ይታወቁ ነበር ይባላል። ወይም አንሳር ለማለትም ተፈስሯል ራሱ ለታቸው ረዳትና ደቀ መዝሙር ስለመሆን ያሰቡ ቅን ግለሰቦች ተነሱና ነህኑ አንሳሩላህ እኛ ካንተ ጋር አቁመን የአላህን ፍቃድ ዳር ለማድረስ ምንረዳና የምንተባበር ሰዎች ነን በማለት ድጋፋቸውን ሰጧቸው ማለት ነው። አመና ቢላህ ካማ ደቂቃ ጀምረን በሁላችንም ጌታ በአላህ አመነናል ወሽሃድ ቢአና ሙስሊሙን እና እኛ ካሁን ጀምረን ራሳችንን ለአላህ እጃችንን የሰጠንና ለጽፍጹም ተገዮችና ተዘዮች እንደምንሆን መስክርልን ብለው ለታቸው ድጋፋቸውን ሰጡ ይላል። እና እዚህ ላይ እንግዲህ ነብዩላህ ኢሳ ሰዎችን ወደ እስልምና ነበር የሚጠሩት ማለት ነው። በመሆኑም ቢአና ሙስሊሙን አሉ። እንግዲህ በጠራህን መሰረት እኛ ሙስሊሞች መሆናችንን መስክርልንና ለጌታ ሪፖርት አቅርብልን ማለታቸው ነው። ይሄ ጊዜ ቢሳሳቱ ኑሮ እሳቸው ወደ ነስራንያ ቢጠሩ ኑሮ በዛው እኔ እኮ ሙስሊም እንድትሆኑ አይደለም ያልኩ የጠራኋችሁ ነስራኒ ሁኑ ብለው ያረሟቸው ነበር። ግን ተስማሙና ተቀበሏቸው በዚህ ስም ማለት ነው። እና ሁሉም ነብዮች እስልምና ነበር ይዘው የመጡትና ያስተማሩት የሚባለው ለዚህ ነው። ኢየሱስም እንግዲህ በወቅቱ እስልምና ነው ያስተማረው። በጊዜው የተቀበሉት ሐዋርያቶችም እምነታቸውን ሲገልጹ ሙስሊሞች ነን በሚል ቃል እንጂ ክርስቲያኖች ነን በሚል ቃል አይደለም ራሳቸውን ያስተዋወቁት ነው የሚለው። ይሄንን እንግዲህ ትርጓሜ ባለማወቅ በአሁኑ ጊዜ በተለይ በእኛ ሀገር እስልምና ሙስሊም የሚለው ቃል ላላዋቂዎች የስዳ ቋንቋ አድርገውታል። ይህ እስላም ይሉታል ሰው ሊያወራሱ ሲፈልጉ ማለት ነው። ይሄን ትርጉሙን ቢያውቁት ኖሮ የሐዋርያት ስም ነው ሙስሊም ማለት ለጌታው ፍጹም ተገዥና ታዛዥ ታማኝ ሰው ማለት ነው። የዚህ ተቃራኒ ደግሞ ወስላታና አመጠኛ ተንኮለኛ ልግመኛ ሰው ማለት ነው። ስለዚህ ሙስሊምነት የሚያስተግድ ከሆነ ከሃዲነት የሚያስመሰግድ ሊሆን ነውና የሐዋርያትም ስም ሙስሊም እንደነበረ ያረጋግጣል ማለት ነው ያባባል። ረበና ከዛ በኋላ እነዚህ ሐዋርያቶች ወደ ጌታቸው በመመለስ ጌታችን ሆይ አሉ፣ አመንና ቢማ አንዘል በነቢይ አማካይነት ባወረድከው መመሪያ አምነናል፣ ወተባን ረሱል የመረጥክልንና የላከውን መልእክተኛም ተከትለናል፣ ፈቱብና ማአሻሂዲን እና ካሁን ጀምረህ ያንተን ወህዳንያ ብቸኝነትህንና እንዲሁም ደግሞ የነቢይህን ተልእኮ ደጋፊና ተባባሪ መሆናችንን መስክርልን። በዚህ እኛ እንግዲህ ከዛሬ ጀምረን ሐቅን ለመመስከርና ለመቀበል ባለን አቅም ሁሉ ለመተባበርም ዝግጁ ነንና አንተም በዚህ መልኩ ተቀበልና መዝግበን ብለው ለጌታቸው አቤት አቀረቡ ማለት ነው። ከልባቸው ነበረ ያመኑትና ማለት ነው። የዚህ ጊዜ እነዛ ብዙሃኖቹ እስካሁን እንግዲህ ምንም አይነት ደጋፊ ሳያገኙ ዝም ብለው ባዷቸውን ሲንከለከሉና ሲባዝኑ ቆይተው ሲደክመው ይተዋል ሲሉ የነበረውን ተቀባይ ማፍራት ጀመሩ። ከነሱ መካከል እነዚህ የተወሰኑ ግለሰቦች ታይዞኛልን ካንተ ጋር እንቆማለን ሲሉ ጊዜ አሀ እንደፈራ ነው ከኛው እንግዲህ መነጣጠል ጀመረ፣ አሁንማ ኃይል ሊያገኝ ነው አሉና ከስተዛሬው የበለጠ በሳቸው ላይ ጥቃትና ጉዳት ለማድረግ ቆርጠው ተነሱ የሁዶቹ ማለት ነው። ምን ማድረግ አለብን? የሰውየው እኮ ኃይላችንን ከፋፈለው፣ ቶሎ ባጭር ታልቀጨነው በስተቀር አደጋ ሊያመጣብን ነው በማለት ወዳውኑ አድማ ዱለት ተቀመጡ ማለት ነው። ወመከሩ ይህን ሰውዬና አላማውን ባጭሩ ለመቅጨትና ለማኮላሸት ምን ማድረግ እንዳለባቸው ውይይት ተቀመጡ። ይዶልቱ ጀመረ ማለት ነው። ወመከረ አላህ አላህ ደግሞ የእነሱን ሴራና ደባ ለማክሸፍ ወዳውኑ አስቸኳይ እርምጃ ወሰደ። ወላህ ኸይሩል ማኪሪን አላህ ስብሓነሁ ወተዓላ ከአድመኞቹ ሁሉ የበለጠ ጥበቡ የረቀቀ አክሻፊ ነውና እነሱ እንዳሰቡት በቀላሉ እሱን እንግዲህ ወዳውኑ ዛሬውኑ መግደል አለብን ብለው ነበር የተስማሙት። ያንን የግድያ ሴራቸውን አስቀድሞ ነቢዩን ካለበት ቤት አውጥቶ በመውሰድ በቀላሉ አከሸፈባቸውና አከሰራቸው ይላል። እና እንዴት አድርጎ እንዳከሸፈው የሚቀጥለው አያት ይገልጻል። ኢዝ ቃለ አላህ ያ ኢሳ እና የነዚህን የጥላቶችን የአይሁዶችን አደጋና ዱለት ወይም ሴራ በቀላሉ ያመከነው አላህ ምን ሲል ነው? እንዲህ ባለበት ወቅት ነው ኢሳ ሆይ አላቸው በወህይ ኢኒ ሙተወፊክ እንግዲህ እነዚህ ጥላቶች ሊገሉህ እያደሙ ነው ያሉት። አሁን በእነሱ አስተሳሰብ በዚሁ ሰሞን ታይገሉህ እንደማይቀሩ ነው። ግን እርግጠኛ ነኝ እኔ ጌታ ነኝ የምገልህ። አጀል ሲደርስ እኔ በቀጥታ ገልሃለሁ እንጂ ለጥላት አሳልፌ አልሰጥህም አይዞህ አላቸው ማለት ነው። ወራፊዑከ ኢለይ እነሱ ሊገሉህ በሚመጡ ጊዜ ደግሞ በቦታህ እንዳያገኙህ ወደ እኔ ወደ ላይኛው ዓለም ወደ ሰማይ ዓለም እንድታርግ አደርግሃለሁ እንድትወጣ ማለት ነው። ከነ አካልህ ከነ ህይወትህ ያው በመላይኮቹ አማካይነት አንስቼ እወስድሃለሁ እንጂ ለጥላት ጥቃት ሰለባ አላደርግህም አይዞህ አላቸው። ወሙጠሂሩ ከሚነ ለዚነ ከፈሩ እና ወደ ሰማይ ዓለም አንተን አንስቼ በመውሰድ እነዚህ ከሃዲ የሆኑት ሰዎች ጋራ ከመጨቃጨቅና ከመዳረቅም አገላግልሃለሁና አጠራሃለሁኝ። እስከዛሬ እንግዲህ ያምናሉ ብለህ ብዙ ደክመህላቸዋል። ካሁን በኋላ እንግዲህ ነገሩ በጣም እየተካረረ በአንተ ህይወት ላይ አደጋ እየተቃጣ ነውና ከዛሬ ጀምሬ ከነዚህ እርጉምና እርኩሳን ሰዎች አወጣሃለሁና አጠራሃለሁ በማለት ብስራት ሰጣቸው ማለት ነው። እና የሁዶችም ክርስቲያን በጊዜው ደግሞ መጅሶችም ነበሩ በአካባቢው። እነዛ ሁሉ በማደምና በመተባበር እሳቸውን ለማጥፋት ወስነው ስለነበረ ዙሪያውን ያተፈሰፈው ጥላት ሁሉ በአንተ ላይ ጥቃቱን ሳይፈጽምብህ አወጣሃለሁና አድንሃለሁ አላቸው ጌታቸው ማለት ነው። ወጃኢሉ ለዚነ ተበዑክ አንተን ደግሞ በትክክል የተቀበሉህንና የተከተሉህን ሰዎች እነዛን ሐዋርያቶችንና የእነሱ ተከታዮችም የሚሆኑትን አደርጋቸዋለሁ። ፈውቀ ለዚነ ከፈሩ ከነዛ ተካሃዲዎቹ በላይ ኢላ የውሚል ቅያማ እስከ ዕለተ ትንሣኤ ድረስ ይላል። ያንተን እንግዲህ ትክክለኛውን የተውሂድ መልእክት የተቀበሉትና የተከተሉትን አንተን እንኳን አሁን ለማጥቃት ቢሞክሩም እምነትህን እና ተልኮህን ተምድርገጽ ሊያጠፉት አይችሉም። ያንተ ተከታዮች ቀስ በቀስ እየተጠናከሩ ይሄዱና በከሃዲዎቹ ላይ የበላይነትን ይዛሉ። ከዛም በኋላ ከነሱ የተሻለ ካልመጣ በስተቀር በተሃዲዎች ላይ አንድ ጊዜ የበላይነትን ተወሰዱ እንደገና በሌሎቹ እንደማይጠቁና እንደማይጠፉም ቃል ገባላለሁኝ ነው የሚለው። ثم الي مرجعكم كذا يوم القيامه بميدرسበት ጊዜ ሁላችሁም ከያላችሁበት ተነሳችሁና ተተባስባችሁ መመለሻችሁ ወደኔ እንደሚሆን ነው። የዛ ጊዜ فاحكموا بينكم فيما كنتم فيه تختلفون በዱንያ ላይ ያላችሁ አንተስተኛ ነህ እገሌ ትክክለኛ ነው እየተባለ ስትጨቃጨቁና ስትጓተቱበት የነበረውን የሃይማኖታዊ ውዝግብ የመጨረሻ ውሳኔ በመስጠት ቋጨዋለሁኝ። ዳኝነቱን የዛ ጊዜ ያውታል ውጤቱን ነው የሚለው። እና እንግዲህ አላህ Subhanahu Wa Ta'ala ነብዩላህ ኢሳን መጀመሪያም አፈጣጠራቸው ለየት ያለ ሁኔታ እንደገና ደግሞ ጥላቶቻቸው ሊያጠፉ በሚቃጡበት ጊዜ ከአካባቢ ጠፍተው በመሄዳቸው ነው የተለያዩ ጅምብር ውስጥ ሊገቡ የቻሉት ሰዎች ማለት ነው። መጀመሪያም ሰው በማይመጣበት መልክ መጡ። እንደገና ደግሞ እንደማንኛውም ሰው ዳዕዋ በሚጀምሩበት ጊዜ እንደ ነብዮቹ ወይም ዝሁ ታግለው እንደ ብዙዎቹ ነብዮች ዲላላ አደረጉም ጥላቶቻቸው ወይም ደግሞ በጥላት አልተገደሉም። እንግዳሳ በማይታወቅ ለየት ባለ መልኩ አላህ ወደ ሰማይ ዓለም በመውሰድ እንዲተወሩ አደረጋቸው። የግዜ በጥላትም በወዳጅም በኩል የተለያየ ትርጓሜ ተሰጠው የሳቸው መጥፋትና ወደ ሰማይ ማረግ ማለት ነው። ጥላቶች ወዳውንም በሚገባ እንግዲህ አስበውበት ስለነበረ ፖለቲካዊ ጉዳይ ስለነበረ የነሱን sultanና የበላይነት ይቀማናል ብለው በመፍራት ነውና ቆርጠው የተነሱት እሳቸውን ለመግደል ከነዛ ከተማሪዎቻቸው መካከል አንዱን ሰው ሰብከው በገንዘብ አሳምነው እሱን እንድንገለው ካመቻቸልን ይሄን ያህል ገንዘብ እንሰጣለን በማለት ነበር ለመግደል የሞከሩት ይባላል። እና ያም ወጥላታ ሰውዬ አምኖ ለጊዜው እሳቸው ያዱበትን ቦታ ጠቁሞ በምን ሰዓት እንደሚገኝና እንደሚመቻቸው አመቻቸውላቸው በአሁን ሰዓት ግቡ ብሎ ጋበዛቸው። ገቡ። እንደ ተባለውም እዛ ተባለበት ቤት ነበሩ በወቅቱ ይባላል። እሱ ግን አስቀድሞ ልግባና ሲል አረጋግጥ አለ አላህ ሲፈርድበት የሥራው እንዲሰጠው ሲፈልግ እሺ ግባሉት እነሱ ውጪ በተጠንቀቁመዋል። እሱ አስቀድሞ ገባ። ሌሊት ነው ጨለማ ነው መብራት አልነበረም። በዳበሳና በግድግዳው ወራውርት ሲመለከታቸው ወዳውኑ ተሰወሩበት። ያው መላእክቱ መጣና በጣራ ላይ አውጥቶ ወደ ሰማይ ይዟቸው ሄደ ማለት ነው። እነሱ እንግዲህ በበሩ ወይም በጓዳ በመስኮት ይወጣል ብለው ነው የሚጠብቁት እንጂ ሰው በጣራ ሾልኮ ይሄዳል ብሎ የሚጠብቅ የሚጠረጥርም አልነበረም ማለት ነው። እሱ ግን ልክ እዛ እንደገባ ኢሳን አላህ ወሰዳቸው በመላእክቶች አማካኝነት። ሰውየው እዛው ቀረ። የት ነው ይሄ ሰውዬ? አሁን እዛ አልነበረም እንደያለ ጓዳ ጓዳውን ሁሉ ሲዳስስና ሲፈትሽ አላህ በዛች ወቅት የነብዩላህ ኢሳን መልክና ቅርጽ እሱ ላይ ተጀለበተ ይባላል። ልክ የሳቸውን መልክ ሙሉ በሙሉ እሱ ላይ ያደረገ ያወላችን ሹብ ያለውም እንደሚለው በሌላው አያ ማለት ነው። ይህ ጊዜ ሰውየው ትንሽ ሲቆይባቸው ጊዜ ሰዎቹ ይሄ ሰውዬ ሊያታልለን ነው እንዴ ወይም እሱን እንዲያመልጥ እያደረገው እንዳይሆን ብለው ተጠራጠሩና ተከታትለው ገቡ። ንገዳዎቹ በሚገቡ ጊዜ አንድ ሰው ብቻ ነው ያለው፣ ጨለማ ነው። በጭቋሎ እየተረበተበቱ ገብተው ሲያዩት መልኩ ኢሳ ሆነባቸው ማለት ነው። እና ሰውየው የሚፈልገው ሰው ይሄ ነው፣ ያኛው ግን ወዴት አባቱ ገባ እያሉ አኛ ጥላታችንን ካገኘን መግደል አለብን እንጂ ያኛው ምን አፈላለገን ቶሎ ግደሉ ተባለና ወዳው ፊታቸው ላይ ያገኙትን ሰው ገደሉ። ገለው ሲያበቁ ሲያዩት ግን ካንገቱ በላይ ነው የኢሳን ስዕል አላህ የቀረጸበት። ከዛ በታይ ልብሱ ሰውነቱ በሙሉ ያ የሚያቁት ሰላያቸው ሆኖ ተገኘ ማለት ነው። ይህ ጊዜ ወዳው በቅጽበታዊ ፍጥነት ፖለቲካቸው እንዳይበላሽባቸው ተወያዩና ውሳኔ ያደረጉ። አሁን እኛ ኢሳን ለመግደል ነው የገባ ነው፣ ኢሳን ግን አላገኘ ነው የገደል ነው ይሄኛውን ሰላውን ሰውዬ ነው። እሱን ደግሞ ገለን ከወጣን የዚህ ሰውዬ ወገኖች ወንድማችንን ገደላችሁ ብለው ሊቃወሙና ችግር ሊነሳብን ነው እና ኢሳን ነው የገደል ነው ብለን በአንድ ድምፅ መግለጫ መስጠት አለብን ብለው ተስማሙ። ከዛ ወጡና ኢሳን ገደል ነው የሚል መግለጫ አወጡ። ያው መንግስት ነው የላካቸው በጊዜው የነበረው ባለስልጣን። ለዛ ላለቆቻቸው ሪፖርት አቀረቡ። መንግስት ኢሳ ተገድሏል የሚል መግለጫ አወጣ ማለት ነው። ይህ ጊዜ የእሳቸው ተከታይ የነበሩ ጥቂት ሰዎች እንግዲህ በዛ ጊዜ አልተገደለም ብለው ለመቃወም ወይ መልስ ለመስጠት አልቻሉም። አንደኛ ወይና 11 ፍሬ ናቸው ሰዎቹ፣ በጣም ጥቂት ናቸው። በሀገርና በመንግስት ደረጃ መግለጫ የሚወጣበትን ነገር እነሱ መድረክ የላቸውም ለማስተባበል ማለት ነው። እንደገና ደግሞ አልሞተም አለ ብለው ካስተባበሩ የታለ እንግዲህ አምጡ አቅርቡ ሊባሉ ነው። ማቅረብ ካልቻሉ ደግሞ ውሸተኛ ሊሆኑና ሊወነጀሉ ሆነ። ትራ ተጋፉና ዝም አሉ። ኢታ እንዳልሞቱ ያወቁ ግን ማስተባበል ባለመቻላቸው ዝም አሉ። ምክንያቱም ይሄ የወሬ ማሰራጨት ጦር ተፈታው ወሬ የፈታው እንደሚባለው ፕሮፓጋንዳው በመንግስት እጅ ስለሆነ እነሱ ምንም አይነት መልስ መስጠት አልቻሉም ማለት ነው። ከዛ በኋላ እነሱ ደግሞ ይህን ነገር መቀበል አንችልም ማስተባበልም አንችልም ምን እናድርግ ይያሉ ሲወያዩ ቆዩ ይባላል። ብዙ ከተወያዩ በኋላ አማካይ የሆነ ነገር ሊያመጡ ነው። እንግዲህ ተገልሏል ካን እንዴት ያላህ ነብይ ሆኖት ያበቃ በቀላሉ የላከው ጌታ አስገደለው ሁነቱም መጀመሪያውንም ውሸተኛና አወናባጅ መሆኑ ይሄ ማረጋገጫ ነው ብለው ሊከራከሩንና እምነታችንን ሊያወድሙብን ነው። የለም አልተገደለም አመጣው ካልነ ደግሞ ያመለጠ እንደገና ይሄ ሽሽተኛ ነው ፈሪ ነው ሊባልብን ነው። በሌላውም በኩል ደግሞ አሁን የታለ ብለው ቢጠቁሙ ቢሉን ደግሞ ያለበትንም አድራሻ እናቅም ምን ይሻለናል አሉ። እነሱም እንግዲህ ሳይፈልጉት ወደ ፖለቲካው ተገቡ ማለት ነው። እንግዲህ እማ እኛ ሁለቱን እንጃኒባችንን ለመጠበቅ ሰውየው ተገሏል በሚለው ነገር እንስማማሉ እነሱ ይያወቁ አለመገደሉ እና ተገሏል ካለ በኋላ ግን የተገደለው ጥላቶቹ በተነዘሩት ጥቃት ያለ ፍላጎቱ ሳይሆን በራሱ ፍቃድ ነው የሞተው እንበላ በራሱ ፍቃድ የሰው ልጆችን በቃል ሊያስተምራቸው ቢሞክር እንቢ ስላሉት እኒህ ኃጢአተኞች ናቸውና እነዚህ ኃጢአተኞች ከሚቀጡ ጌታ ከሚያጠፋቸው በእነሱ ፈንታ እኔ ልሙትላቸውና በእኔ ንስሐ እነሱ እንዲጠቁ ብሎ እሱ ራሱ መሞትን ፈቅዶና ተስማምቶ ሞተ። ከሞት በኋላ እንደገና ተነስቶ ወደ ሰማይ ዓለም አረገ የሚል መግለጫ እናውጣሉ። እንግዲህ ሁለቱንም ያጣቀሰ ማለት ነው። ወደ ሰማይ ወጥቷል የሚለውም ሳይቀርባቸው እንደገና በጥላት ተገሏል ሙቷል የሚለውም ሳይቀርባቸው ሞቱን በፍቃዳቸው እሳቸው እንደተቀበሉና እንደፈጸሙት ከሞት በኋላ ግን ተነስተው ወደ ሰማይ እንደወጡ አድርገው የተቀየጠ መግለጫ ወጣ ማለት ነው። ከዚህ ላይ እንግዲህ ተነስቶ የተምታታ ነገር ሆነ። የሁዶቹ እስካሁን ድረስ ገለነዋል ይላሉ ግን በሆዳቸው እንዳልተገደለ ያውቃሉ ማለት ነው። የሌላ የዛ የሟቹ ቢረሰብ ጦርነት እንዳያነሳባቸው ለመገደብ የወሰዱት ዘዴ ነው። እንግኞቹ ግን ለምን ተገደለ የሚለውን ወይስ ደግሞ ካለ የታላምጡት የሚለውን ጥያቄ ለመመለስ ሁለት መልክ ያለው ነገር ይዘው ተነሱ ማለት ነው። እሱ በጥላት እጅ በግድ ያልተገደለም ራሱ በፍቃዱ ለሰዎች ጽድቅ ብሎ ለኃጢአተኞች ብሎ ተተዋላቸው ይላሉ። ከዛ ከሞተ በኋላ ግን ከሶስት ቀናት በኋላ ተነስቶ ወደ ሰማይ አረገ ወይም ወደ ሰማይ ወጣ የሚል ነገር ይናገራሉ እስካሁን ድረስ ማለት ነው። ይሄ ለዓለመሆኑ ደግሞ እዛው መጽሐፍ ቅዱስ ላይ የሚያስተባብሉ አንቀጾች አሉ ማለት ነው። ከነዛ መካከለ አንድ ቦታ ላይ ለምሳሌ ጌታ ወይ ጌታ ወይ ምን ነው ለጥላት አጋልጠህኝ ብሎ ተማጸነ ጌታውን የሚል ጥቅስ ይገኛል። እንግዲህ በፍቃዱ ነው ራሱ መሞትን ፈልጎ ነው ከተባለ ጌታውን እንዲህ ብሎ የሚያቋርጥበት ምክንያት የለም። ምን ነው ለጥላት አጋልጠህኝ እና የሉሄ የሉሄ ብሎ ተማጸነ የሚል ነገር አለ ማለት ነው። በዚህ መልክ እንግዲህ ነቢዩ ኢሳ ወደ ሰማይ ወጥተዋል። ቁርአን ግን ግልጽ የሆነ ነገር ነው። ጥላቶች እርግጥ ሊገልጹት መጥተው ነበረ። የሱን ምስል ጥላቱ ላይ ቀረጸና አላህ ጥላቱን አስገደለ። እሱን ግን በህይወቱ በጤንነቱ እያለ ወደ ሰማይ እንዲወጣ አደረገው እንጂ ጭራሽ አልሞተም። ለዚህም ማረጋገጫው አጀሉ ሲደርስ በጥላት ሳይሆን የሚገደለው እኔው ራሴ ነኝ የምገለው እያለ ነው አላህ። እንኳን ባለፈው ለወደፊትም ሰው አይገለውም ኢሳን። ያው አላህ ነው እንደ ማንኛውም ሰው አጀሉ ሲደርስ የሚገለውና አልተገደለም በማለት ያረጋግጣል ማለት ነው። በሌላም ቦታ ይህንኑ ነገር በማጠናከርና ይበልጥ ግልጽ በማድረግ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሃ ለሁም ነቢዩላህ ኢሳን አይሁዶቹ አልገደሉትም አልሰቀሉትም እና ግን እነሱ በዛ ወቅት እሱ ነው ብለው በማሳሳት የገደሉትና የሰቀሉት ሰው ስለነበረ ያ ተመሳስሎና ተምታቶባቸው እንጂ ኢሳን ጭራሽ አልገደሉትም በማለት ግልጽ አድርጎታል ቁርአን ማለት ነው። እና እንግዲህ የቁርአን አባባል በእውነቱ ለክርስቲያኖች ከፍተኛ ማስረጃ ነበረ። እና እናንተ ነብያችሁንና መሪያችሁን ጥላት አልገደለውም አላህ በፍቃዱ ወደ ሰማይ ዓለም ነው እንዲወጣ እንዲያርከነ ህይወቱ ያደረገው ሲላቸው ተዛ በፊት በምን ለማረጋገጥ ቸግሯቸው አልሞተም ካል አንጡት ልንባል ነው ሙቷል ካልን ደግሞ ለምን የጌታ ነው ይያላችሁ የጌታ ልጅ ነው ይያላችሁ ተገደለ እንባላለን ብላችሁ ነበር። አሁን ግን ነብዩ መሐመድ በመጡበት ጊዜ ቁርአን ይህ ሰውዬ አልሞተም አልተገደለም አለ በህይወት በጤንነቱ ያለበትን ቦታ ሰማይ ነው ብሎት ያረጋግጥ ለነሱ እስከዛሬ ችግሯቸውና አዳግቷቸው የነበረውን ችግር መፍትሄተላቸው ነበር። ግን የሚገርመው ከጥላት ጋራ ወግ ነው የሁዶቹ ገለናል ይላሉ በውሸት እነሱም ገላቸዋል ብለው ይስማማሉ። እንደገና የለም አልተገደለም የተከበረ ታላቅ ሰው ነው ያአላህ ወዳጅ ነው የሚሉት ደግሞ እንደ ጥላት አርገው ሙስሊሞቹን ያወግዛሉ በተገላቢጦሽ። ጥላትን ወዳጅ ወዳጅን ጥላት በማድረግ ማለት ነው። በአሁኑ ጊዜ በተለይ በቀጥታ ይሁዳና ክርስትና እምነት ተከታይ ነኝ የሚለው በቀጥታ የአንድ ሳንቲም ሁለት ገጽታ ሆኗል። ሁሉም ተስማምተዋል በውሸት ላይ ማለት ነው። ሙስሊሞቹን ግን ትክክለኛውን ያአላህን መመሪያ የተቀበሉና የተከተሉትን ሁለቱም በጋራ ውሸታምና ጥላት አድርገው ያዋቸዋል ማለት ነው። فأمالذين كفروا إنا يهنن يمسل مجلس أننا مبراريا كسطه بوهالا سلى نبي الله عيسى أعونم بزاو بكدية تحكو قكمو يميك التلوت وقن وشمع على الله فأعذبهم عذابا شديدا في الدنيا والآخرة إنجا عينة سوچن كهادي وشي كبالي ونكتات اندمك تحكونو بزيش ومدراوي وتحكو مونا بمشم عالم بزيم عالم هل جزية اللي ناتشو رفت اندائقين فونتن اندائقيننا የተጨባጭ ማስረጃ እንዳያገኙ ሁልጊዜ የህሊና መረበሽ ያጋጥማቸዋል። እንደገና ደግሞ በክርክር መድረክ ላይ ስለ ነብዩላህ ኢሳ ያላቸውን አቋምና አመለካከት የሚያረጋግጡበት ማስረጃ አልፈጣቸውም። ባገኙበት መድረክ ሁሉ እንዲዋረዱና እንዲቃለሉ ይሆናሉ ማለት ነው። ገብተውም ደግሞ ወደ ሃይማኖታዊ ጦርነት ከገቡ በሌሎቹ በሙስሊሞቹ እንዲጠቁ አድርጋቸዋለሁ እንጂ አይቀናቸውም ይላል። ግን ሙስሊሞቹ ትክክለኛና ሐቀኛ ሆነው እስከታገሉ ድረስ ነው። ሙስሊሞቹም የነሱ መሲል ወስላጣ ከሆኑ በአሁኑ ጊዜ እንደሚታየው ያው ከሁለቱ ደካማ ማን ይመረጣል እንደሚባለው ሁሉንም አላህ አንዱን ወገን የሚወደውና የሚያከብረው ሐቅን ስለተከተለ ነው። ሐቅን የሚከተል ተጠፋ ሁሉም ዳይዞ ሊወድቅና ሊንኮታኮት ይችላል ማለት ነው። ሙእሚኖች ግን በእምነታቸው ቀጥ ብለው እስከሄዱ ድረስ አላህ በይሁዶችም ሆነ በክርስቲያኖቹ እንዲጠቁ አያደርግም እንዳውም የበላይነትን ለነሱ ነው የሚሰጠው ነው የሚለው። ወማለሁም ሚናሲሪን እና ለእንዲህ አይነቶቹ ከሃዲዎች እኔ በመቀጣቸውና በማዋረዳቸው ጊዜ በዱንያም ሆነ በአኺራ ቅጣቱን የሚከላከልላቸውና የሚረዷቸው ኃይሎች እንደማያገኙም ነው በማለት ያስጠነቅቃል። ወአመለዚነ አመኑ እነዚያ በእኔና በነቢዮች በተለይም በነቢዩላህ ኢሳ አፈጣጠርና በተልኳቸው በህይወት ታሪካቸው ልክ እኔ እንዳልኩት የሚያምኑና የሚቀበሉ የሆኑት ወአሚሉ ሳሊሃት በዛ በእምነታቸው መሰረት ደግሞ እኔ የምፈልገውንና የምወደውን መልካም ስራዎች ሁሉ የሚሰሩትማ ፈይወፊሂም ኡጁረሁም ለእንዲህ አይነቶቹ አማኞችና መልካም ሰሪዎች ተገቢ ወረታቸውን አላህ እንደሚያስረክባቸውና እንደሚከፍላቸው ነው። ወላሁ ላ ዩሂቡ ዛሊሚን ከዚህ ውጭ አሉት ግን በደለኞችና ግፈኞች መሆናቸው አይቀርም። አላህ ደግሞ ግፈኞችን አይወድምና ለጊዜው እንኳን ባጢሉን ይዘው እነተኛ መስለው ቢኩራሩም ዝሮ ዝሮ እንደሚያዋርዳቸው አይጠራጠሩ ይላል። ذلك نتلوه عليك من الآيات والذكر الحكيم إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون الحق من ربك فلا تكن من الممترين فمن حاجك فيه من بعد ما جاءك من العلم فقل تعالوا ندعو أبناءنا وأبناءكم ونساءنا ونساءكم وأنفسنا وأنفسكم ثم نبتهل فنجعل لعنة الله على الكاذبين إن هذا لهو القصص الحق وما من إله إلا الله وإن الله لهو العزيز الحكيم فإن تولوا فإن الله عليم بالمفسدين ذلك نتلوه عليك من الآيات والذكر الحكيم ነብዩላህ ኢሳን በሚመለከት እንግዲህ ተጨባጭ ቁም ነገር ይሄንን ይመስላል አሁን የገለጽኩትን ማለት ነው። እና ስለሱ ታሪክ ነጥሉ አለይከ ባንተ ላይ በዚህ መልክ እናነብና እናቀርብልሃለን ከዚህ የተለየ ነገር ውሸት እንጂ እውነት ሊሆን አይችልም ማለት ነው። ሚነል አያት እና ነብዩላህ ኢሳን የህይወት ታሪክ የሚመለከቱ እነዚህ ጥቅሶችና አንቀጾች ከኪታብ የታወቁና እሱን የተመለከቱ አንቀጾች ናቸው። ወዚክሪል ሐኪም እና የጥበብ የተሞላበት ከሆነው መመሪያና መገሰጫ የሚጨመሩ የሆኑ የታሪክ ጥቅሶች ሆኑልሃል ይላቸዋል ነብዩ መሐመድ አለይሂ ሰላም። እና እንግዲህ ስለ ነብዩላህ ኢሳ ከጌታ የበለጠ አዋቂ አስተማሪ የለምና እሱን በሚመለከት በሚገባ አንቀጾችን በዚህ መልክ አቀርብልሃለሁ ከዚህ በኋላ እንግዲህ ምንም አይነት ስተትና ድክመት የሌለበት ከሆነው መመሪያ ጭምር የሚቆጠር ሆኗልና የሱ ታሪክ ይህንን ይዘ ማንም ሰው ስለ ነቢዩላህ ኢሳ ሊነግርህና ሊያስተምርህ አይችልም አንተ ብትነግረውና ብታስተምረው እንጂ ማለቱ ነው። እና በሌላ ቦታ ሱረቱ መርየም ላይ ዛሊከ ኢሳ ብኑ መርየም ቀውለ ልሐቂ ለዚ ፊ የምተሩን እንዳለው አይነት አነጋገር ነው። ስለ ነቢዩላህ ኢሳ አፈጣጠር ከስር ጀምሮ በሚገባ እየገለጸ መጣና ማጠቃለያው ላይ የመርየም ልጅ ኢሳ ይልሃል እንግዲህ ይህንን ይመስላል ይላል። ከዚህ ውጭ አይደለም። ቀውለ ልሐቂ ለዚ ፊ የምተሩን አይሁዶችም ሆነ ክርስቲያኖቹ ያለ አግባብ የሚጠራጠሩና የሚከራከሩበት ነገር ይቅርና ሊያጠራጥር የማይችለው ትክክለኛው የኢሳ አቋም ምንነትና ማንነት ይህን የነገርኩ ነው ይላል። ከዛ በኋላ ግን እሱ የጌታ ልጅ ነው ስለሚሉት አያይዞ ሲገልጽ ማካነ ሊላሂ አን የተኺዘ ሚን ወለድ አላህ ኢሳንም ሆነ ከሱ ሌላ ያሉትን ፍጡሮች እንደ ልጅ አድርጎ የሚይዛቸው አይደለም። ኢሳን ቀርቶ ማንንም መላይካንም ይሁን ሌሎችንም ነቢዮች በባርነታቸው እንጂ በልጅነት አያውቃቸውም በማለት ቁርጥና ግልጽ ያለ አቋም ወሰደ ማለት ነው። ሱብሃነ እና አላህ ከማንም ከመዋለድና ከመዛመድ የጠራና የራቀ ጌታ ነው ይልና ኢዛ ቀዳ አምራን ፈኢነማ የቁሉ ለሁኩም ፈየኩን። ግን ኢሳን በተለየ መልክ ለምን ያላባት አስገኘውና አስወለደው ለሚለው አንድ ነገር ለማድረግ ሲፈልግ ሁን ይለዋል ባለው መሰረት ይሆናል በሚለው ይመለሳል እንጂ አባት የሌለው ሁሉ የአላህ ልጅ ነው ማለት አግባብ አይደለም። ይህማ ከሆነ እናት አባት የሌለው እሱ የማን ልጅ ሊሆን ነው? ይበልጥ ይልቁንስ እሱ ነበረ አባት እናት ያጣ ሁሉ የአላህ ልጅ ነው የሚባል ከሆነ አደም ነበረ እዚህ ድል የሚቀድመው በላቸው በማለት ያስረዳል። እዚህም ላይ ታዲያ ያንኑ አባባል በሌላ አነጋገር በመድገም ኢነ መሰለ ዒሳ ዒንደላህ ከመሰለ አደም አለ። ነቢዩላህ ዒሳ ያለ አባት ተፈጠረ። ይህ ከሆነ እንግዲህ ስለሚባለው አነጋገር ያለ አባት መፈጠር የዛ አይነት ነገር የሚያመጣ ከሆነ የዒሳ አምሳያ በአላህ ዘንዳ አደም አለ ያውም ሲበዛ ሲበልጥ በላቸው ይላል። እና አላህ ሱብሃነሁ ወተዓላ አደምን በምን መልክ አስገኘው ብላችሁ ታሪክን ብትጠይቁ ኸለቀው ሚን ቱራብ አባትም እናትም ሳይኖረው በቀጥታ ከአፈር ነው ያስገኘውና የፈጠረው። ثم قال له كن فيكون አፈሩን አብክቶ ጭቃውን አስተካክሎ ተቀረጠው በኋላ ሰው እንድትሆን ፈልጊያለሁና ሰው ሁን ብሎ ሲያዘው ወዳውኑ ሰው ሆነ ጭቃ የነበረው ነገር። ታዲያ በዚህ መልክ ሰው የሆነው ሰውዬ እያለ እንደገና እናት ያለውና ከማህፀን ተጠንሶ የተወለደው እንዴት የአላህ ልጅ ነው ሊባል ይችላል? የአላህ ልጅ ነው ሊባል ቢቻል ኑሮ ይሄ እንደውም የተሻለ በሆነ ነበር ማለት ነው። አልሐቁ ሚን ረቢክ ስለ ኢሳ ጉዳይ አማራጭ የሌለው ተጨባጭ እውነታና ትክክለኛው አባባል ከጌታ ነው የሚመጣው። እነሱ የሚሉትን ክርስቲያኖችም ሆነ አይሁዶቹ የሚሉትን ተወውና ከኔ ከጌታ የሚመነጨውን እውነት ብቻ ተቀበልና ተከተል። ፈላተኩም ሚነል ሙምተሪን እኔ ከነገርኩ በኋላ ታዳ የተለያዩ ኃይሎች ስለ ኢሳ እናውቃለን እያሉ ቢራወጡ በእነሱ ይምብርና አሉባልታ ከሚጠራጠሩት እንዲያትሆን በማለት ያስጠነቅቀዋል ሙእሚኑን ወይም ነቢዩን ማለት ነው። ፈመን ሐጀከ ፊህ ሚን ባዕድ ማ ጃአከ ሚነል ዒልም ስለ ነቢዩላህ ኢሳ እንደዚህ ቁልጭልጭ ያለ እውቀትና መረጃ ከደረሰ በኋላ አሁንም ኢሳን ከዚህ ከተባለ ውጭ ለማድረግ አስቦ ሊከራከርህ የሚመጣ ካለ አለ ፈቁል ተዓለው እነዚህን ተከራካሪዎች ኑቅረቡኝ በላቸው። ነድዑ አብናአና ወአብናአኩም እውነት እናንተ እንደምትሉት እውነተኞች ከሆናችሁ እኔም ስለ ኢሳ ያለኝን አቋም ነግሬያቸዋለሁ እናንተም ደግሞ የለም አንተ እንደምትለው ሳይሆን የጌታ ልጅ ነው ወይም ራሱ ጌታ ነው በሚለው እምነታችሁ የምትተማመኑና እርግጠኞች ከሆናችሁ በሉ እንግዲህ ካሁን በኋላ ጉንጭ አልፋ ክርክር ማድረግ አያስፈልግምና ሌላ እርምጃ እንውሰድ።